ويقولون طاعة، فإذا برزوا من عندك بيت طائفة منهم غير الذي تقول والله يكتب ما يبيتون، فأعرض عنهم وتوكل على الله وكفى بالله وكيلا. أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا. ويقولون طاعة، النزي منافق وشدقموا أنت جابا مكروبات كذير هزا جوتنا إيالو إزالا بلالوا ግሪ አፈቀል ለወጭ ለሆኑ ወደ ነብዩ በሚመጡ ጊዜ ምን እንድታዘዝ ይሏቸዋል ፈቃደኛ ለመምሰል ማለት ነው። ፈይዛ በረዙ ምን عندከ ካንተ ተነስተው በሚወጡና በሚርቁበት ጊዜ ግን በየተጣይፈቱ ምንሁም ከነሱ መካከል የተወሰኑት ጀማዓዎች غير الذي تقول አንተ ቢት ይናገሩ ከነበረው ተቃራኒ የሆነ ነገር ያስባሉና ያቅዳሉ ይላል። አንተ ጋር በሚመጡ ጊዜ ታማኞችና ታዛዦች ነው ምን እንታዘዝ ምን እናድርግ ይያሉ ዱብ ዱብ ሲሉ ልክ ታማኝ አገልጋይ ይመስላሉ። ካንተ ተነስተው ወጣ በሚሉ ጊዜ ግን እንደገና ተንቆላቸውን በመቀባበል አንተ ፊት ሲናገሩት የነበረውን ነገር ይተውና በተቃራኒው እንደገና አፍራሽ ተልኳቸውን ይጀምራሉ ማለት ነው። والله يكتب ما يبيتون እነሱ አላወቁም እንጂ ለሊት ተደብቀው ጨለማ ለብሰው የሚሰሩትን ነገር ሁሉ አላህ ይጽፋልና ይከታተለዋል በላቸው። فاعرض عنهم ይሄን ካወቁ በኋላ እነሱን ቸል በላቸው። ማለትም ያው በመወኝነት አንተ እንደማታቀና እንዳልደረስክባቸው እንዳይገምቱ ብዬ ነው እንጂ ምስጥሩን የነገርኩህ ተንድርገጣጣቸው ብዬ ለማስተጣጥ ፈልጌ አይደለም ማለት ነው። ወተወከለ على الله ዝም ብዬ ተዋቸውና ሳልፋቸው ታዳ ይህን የሚያጠነጥኑትን ተንኮል ተግባራዊ ቢያረጉና ቢያጠቁኝ ብለህ እንዲያሰጋ ደግሞ በጌታ በአላህ ተመካ እኔ ያለሁህ ማለቱ ነው። ወከፋ ቢላሂ ወኪላ ለወዳጆቹ ከጠባቂ በኩል አላህ በቂ ነውና እነሱ የፈለጉትን ነገር ቢያደርጉ ሊያጠቁ ስለማይችሉ ወላሁ ያሲሙከ ሚነናስ ከተወይ ተንኮል ጌታ ይጠብቅሃል ባለው መሰረት ስለሚጠብቅህ ዝም ብለህ ለአላህ ሰጥተህ ተዋቸው ይላል። ሙናፊቅ ወጥረውን ማማት እንጂ ማጥቃት ስለማይችል እኔ እይዝልሃለሁኝ ብቻ ተንኮላቸውን አንተ ፊት ሲመጡ እንደሚናገሩትና እንደሚያወሩት እንዲያልሆነ እንዲትረዳና እንድትጠነቀቃቸው ለማድረግ እንጂ እነሱን ፈርተህ ሳይቀይሙ ይልቅ ደም ብለህ እርምጃ መውሰድ ወይም ደግሞ በሌላ ጉዳይ ደርስብኝ የሆነ ብሎ መጨነቅ እንዲከተል ፈልጌ አይደለም። ለማንኛውም ነገሩን ካወቅከውና ከተጠነቀቅበት በኋላ ደን የተዋቸው እኔ ጌታ ከጠባቂ በኩል በቃሃለሁኝ አላቸው ነው የሚለው። አፈላ የተደበሩን አልቁርአን ለመሆኑ እነዚህ ወስላታ የሆኑ አስመሳይ ሙናፊቆች ቁርአንን ለምን ከልብ አያስተውልትምና አይገነዘቡም? ወለው ካነ ምን ዒንዲ ገይሪላ ከአላህ ውጭ ከሆነ ሀይል የሚመነጭና የሚመጣ ቢሆን ኑሮ እነሱ እንደሚጠረጥሩና እንደሚገምቱት ለወጀዱ ፊ እክትላፈን ከቲራ በቁርአን አንቀጾች ውስጥ ብዙ ግጭቶችንና የተፋለሱ ሐሳቦችን ያገኙ ነበር ይላል። እንግዲህ እነዚህ ሙናፊቆች የኒፋቅ የሚባለውን በሽታ የሚለማመዱት መጀመሪያውንም ቁርአን የአላህ ቃል አይደለም የሚል ጥርጣሬ ስላለባቸው ነው። እንደዚህ እንደሚጠረጥሩት ከአላህ ሌላ የመጣ ቢሆን ኑሮ ቁርአን ማንንም ፍጡር የሰራው ነገር እስበርቱ የሚጋጭና የሚጻረር ሆኖ ነው የሚገኘው። አላህ ይሄ ቁርአን ደግሞ የአላህ ለመሆኑ ማረጋገጫው ከዳር እስከ ዳር አንዱ አንቀጽ ከሌላው ጋር አትጻረርምና አትጋጭም ወጥ ሆኖ ነው የሚመጣው ማለት ነው። ታዲያ ይሄንን ተገንዝበው የአላህ ቃል ነው ቁርአን የአላህ ቃል ከሆነ ደግሞ ነብዩም ትክክለኛ ናቸው ወደሚለው መደምደሚያ መድረስ መቻል ነበረባቸው ነው። واذا جاءهم امر من الامن او الخوف اذاعوا به ولو ردوه الى الرسول والى اولي الامر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان الا قليلا فقاتل في سبيل الله لا تكلف إلا نفسك وحرض المؤمنين عسى الله أن يكف بأس الذين كفروا والله أشد بأسا وأشد تنكيلا. وإذا جاءهم أمر من الأمن أو الخوف النزي منافق وش تتسع نسك ويمدقمو سجات النفراتي أن يتكتل النجر وريبا ندرسا شوكذي أداو به لأنني يجنسون وريب وداونوا بفتنس በደም ብቻ ያጣሩና ሳይረዱ ያሰራጩታል። ወለው ረዱሁ ኢላ الرسول وإلى أولي الأمر منهم የነሬ ከማሰራጨታቸው በፊት ወደ መልእክተኛውና ወይም ደግሞ ከሙእሚኖቹ መካከል የሐላፊነት ባለቤት ወደ ሆኑት ቢመልሱት ኑሮ ለዓሊመሁ ለዚነ የስተንቢጡነሁ ምንሁም ወሬውን የሚከታተሉና የሚያዋልዱት ወገኖች ከተገቢው አቅጣጫ በሚገባ በተረዱት ነበር ይላል። ወለውላ ፈድሉላሂ አለይኩም ወረሕመቱሁ የአላህ ትሩፋትና ርኅራኄ በእናንተ ላይ ባይሆን ኑሮ ለተበዕቱሙ ሸይጣነ ኢላ ቀሊላ እነዚህ ሙናፊቆች በቀደዱት ፈር ተከትላችሁ ሁላችሁም በጣም ጥቂቶቹ ሲቀሩ የሰይጣን ተከታዮች በሆናችሁ ነበር በማለት ያስገነዝባለን አምነው እና እንግዲህ ይሄን ያለበት ምክንያቱ እነዚህ ሙናፊቆች ያጁጡ በሚባሉበት ጊዜ የተለያዩ ተንካላ ምክንያቶችን እየደረደሩ ይቀራሉ። ከቀሩ በኋላ ደግሞ አርፈው ቁጭ ማለት ሲገባቸው ያልሆነ ፕሮፓጋንዳ እያናፈሱ እዚህ ከተማ ያለውን ህዝብ ያሸብራሉ ማለት ነው። እና እንግዲህ ሂደው ነብዩና ሰሃቦቻቸው በጦር ግንባር ውጊያ በሚጀምሩበት ጊዜ ወይም ገና አቀድመው በመሸኮል ቀንቷቸዋል ይላል አድርገዋል ብለው ያፈራሉ ማለት ነው። ይህ ጊዜ ጥላት ከዚህ እንግዲህ መረጃ ያገኝና ኃይሉን አጠናክሮ ሄዶ ባልጠበቁት መልክ እንደገና እንዲያጠቋቸው ያስደርጋል። ወይም ደግሞ ተጠቅተዋል አልቀዋል ብለው ያፈራሉ። የዚህ ጊዜ ደግሞ በተሰብ ዘመድ ወዳጅ እዚህ ይሸበራል ያላግባብ ማለት ነው። እንዲህ አይነት ወሬ በሚሰሙበት ጊዜ ግን እዚህ ከተማ ጠባቂ አድርገው ሐላፊነት የጣሉበት ሰው ይኖራል። ወይም እሳቸው በከተማ እየተገኙ ሌላ ጦር መሪ ልከው ሊሆን ይችላል። የዛ ጊዜ እንዲህ አይነት ወሬ ሰማንሳ ብለው የሰሙትን ነገር ለሐላፊው ቢያቀርቡት ኑሮ የዛ ጊዜ ነቢዩ አለይሂ ሰላቱ ወሰላም ነገሩን ተምንጩ አጣርተው መወራት ያለበት ከሆነ እንዲወራ ያደርጉታል ማለት ነው። መደበቅ ያለበትም ከሆነ እንዲደበቅ ወይም በሳቸው ግን የተተካ አሚርም ከሆነ የተሰማውን ወሬ ከገመገመ በኋላ መወራቱ ለነሱ የሚጠቅም ሆኖ ከተገኘ እንዲወራ ያደርገዋል ረስሚየን ማለት ነው። ወይም ደግሞ መደበቁ የሚጠቅም ከሆነም እንዲደበቅ ያደርገውና ያንን ወሬ ከሚገባው ምንጩ በሚገባው መልኩ ሊረዱት በቻሉ ነበር። ግን እነሱ መጀመሪያውንም ኃላፊነት የጎደላቸው በመሆናቸው የሰሙትን ጨለፍታ ወሬ ዝም ብለው በጥሬው ሳያጣሩ ያራግቡና እንደገና ዙራው ለጥላት መረጃ በመስጠትና ወገንን በመጉዳት ላይ ይገኛሉ በማለት ፕሮፓጋንዳንም ያላግባብ ማሰራጨት ጥፋት እንደሆነ አስገነዘበ ማለት ነው። እና እንግዲህ የነሱን ተግባር በየዋህነት የሚከተሉና እንደነሱ ዝም ብለው ያገኙትን ወሬ በዝርክርክነት የሚያወሩ ስለነበሩ አላህ በጥሮታውና በትሩፋቱ ወይም በረራየው ባይጠብቃችሁ ኑሮ ከእናንተ በጣም ጥቂቶቹ ሲቀሩ አብዛኛዎቹ እነዚህ ሙናፊቆች በቀደዱት መስመር እየተከተሉ የሰይጣን ተከታዮችና ሰለባዎች ይሆኑ ነበር አለማን። ፈቃቲል ፊ ሰቢልላህ እና አንተ ራስህ በአላህ መንገድ በርትተህ ተጋደል ይላቸዋል ነብዩ። አሁን የመጀመሪያው ተጠያቂ አንተ ነህና በተጣለብህ ኃላፊነት መሰረት በጌታ መንገድ እስልምናን ከፍ ለማድረግና ባጢልን ለማዋረድ ታገል ይላል። لا تكلف الا نفسك በመጀመሪያ ከራስህ ካንተ በስተቀር ማንንም አይገደድም። አንተ ባመጣውዳ ሌሎች ሰዎች መጀመሪያ ተጠያቂ ሊሆኑልህ አይችሉምና ራስህ ታገል ይላቸዋል ነብዩን ማለት ነው። እንግዲህ አንድ አላማ ያለው ሰው ላመነበት አላማ እሱ በግንባር ቀደምትነት መሰለፍ አለበት ማለት ነው። ለዚህ ምሳሌና ራእያ ሆኖ وحرذ المؤمنين عسى الله ان يكف باس الذين كفروا አንተ በቃልም በተግባርም የመጀመሪያ ተፋላሚ መሆነን ካረጋገጥክ በኋላ አማኞቹን ደግሞ ባንተ ፈለግ እንዲከተሉ ቀስቅሳቸውና አግባባቸው። በዛ መልክ እንግዲህ የመረሃቸው እንደሆነ አላህ Subhanahu Wa Ta'ala ከሃዲዎች የከሃዲዎችን ጥቃትና ኃይል ሊገድብላችሁ ተስፋ ይደረጋል። አማራረ የተሳካና ያማረ ከሆነ አላህ Subhanahu Wa Ta'ala ከእናንተ ጎን ነውና የሚሆነው። ጥላቶቻችሁ በጣም የበዙና የተጠናከሩ ቢሆኑም እንኳ ኃይላቸውን አላህ ይገድብላችሁና በቀላሉ እናንተ እንድታይሉ ያደርጋችኋል ነው የሚለው። ወላሁ አሸዱ በእሰን ከኃይል በኩል አላህ ስብሓነሁ ወተዓላ ከማንኛውም የበለጠና ያየለ ነው። ወአሸዱ ተንኪላ ከማጥቃትም በኩል የበረታ ጌታ ነውና በትእዛዜ መሰረት የምትሄዱ ከሆናችሁ የፈለገው ኃይል ቢረባረብም አላህ ማየሉና ማሸነፉ እንደማይቀር ነው ይላል ማለት ነው። እና እንግዲህ እዚህ ላይ እስልምና ከማንኛውም አመራር ለየት ያለ ይዘት ያለው መሆኑን ነው የሚያሳየው። ማንኛውም ሰው ሰራሽ የሆነ ህግ ወይም አንድ ኃይል መሪው ቅስቀሳ እያደረገ የዲሃ ልጅ ነው እያሰለፈ የሚያስጨፈጭፈው እንጂ እሱ ራሱ በግንባር ተሰልፎ እንዳውም ካንተ በስተቀር ማንንም አይጠየቅልህም በሚለው መርሆ መሰረት የሚሰሩ ሰዎች አናይም ማለት ነው። ይሄም እንግዲህ በትክክል ከአላህ የመጣ መሆኑን ነው የሚያሳየው። አንተ ለሁሉም ነገር አርአያና ምሳሌ ሆነ በግንባር ከተሰለፍክና ከታገልክ በኋላ ሌሎችን ደግሞ ያንተን ፈለግ እንዲከተሉ በማግባባትና በመቀስቀስ ተባባሪ አድርጋቸው ነው እንጂ ያለው አንተ መሪ ባለ ስልጣን ነህና በቤተ መንግስት ቁጭ ብለህ ሌሎቹ እንዲዋጉ አድርጋቸው አላለም ማለት ነው። ስለዚህም ነው እንግዲህ ነብያችን አለይሂ ሰላቱ ወሰለም የሰው ልጆች አይተውትና ሰምተውት በማያውቁ መልኩ በጣም አስተማማኝ የሆነ አማራር በመስጠታቸው ነው ሰዎች ከራሳቸው አብልጠው ሊደግፏቸውና ለዓላማቸውም ሊሟሟቱላቸው የቻሉትና በዛ ባጭር ወቅት በጣም አስገራሚና አስደናቂ የሆነ ዲል ሊያዘግቡ የቻሉት ነው የሚለው። እና አሁንም እንግዲህ የነቢዩ ተከታይ ነኝ የሚል ሰው ይህንን አርአያነት መከተል ይኖርበታል። እሱ በማንኛውም ነገር ኃላፊነትን መሸከምና ከሁሉም መቅደም ከዛ በኋላ በቃላቱ ብቻ ሳይሆን በተግባሩን ጭምር ሌሎችን ማስተማርና ማስተባበር ሲችል አላህም ሱብሓነሁ ወተዓላ የዛ ጊዜ እርዳታውን ይለግሰዋል፣ ሁሉም ነገር ይሳካለታል ነው የሚለው። من يشفع شفاعة حسنة يكون له نصيب منها ومن يشفع شفاعة سيئة يكون له كفل منها وكان الله على كل شيء مقيتا وإذا حييتم بتحية فحيوا بأحسن منها أو ردوها إن الله كان على كل شيء حسيبا الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله حديثا من يشفع شفاعة حسنة يكون له نصيب منها መልካም ሽምግልናን ለመሸምገል የሚሞክር ሰው ከዛ ሽምግል ወካስገኘው ጥቅም ለሱም ድርሻ ይኖረዋል ይላል። ወመን የሽፋ ሸፋአተን ሰያአተን መጥፎ ሽምግልናን የሚያራምድ ሰው ደግሞ የኩለሁ ክፍሉ ሚንሃ በዛ በሽምግልናው ካስገኘው ወንጀል ለሱም ድርሻ ይኖረዋል ይላል። ወካነ الله على كل شيء مقيتا አላህም በሁሉም ነገር ላይ ቻይ የሆነ ጌታ ነውና ማንኛውም ሰው በተሰማራበት መንገድ በሚያገኝ በሚያስገኘው ውጤት ተካፋይና ተጠያቂ መሆኑ የማይቀር መሆኑን ያሳውቃቸዋል ይላል። ማለት እንግዲህ ምንድነው አንድ ሰው የተቸገረን ሰው ለመርዳት ተነሳስቶ ያያሰበው ነገር እንዲሳካለት ባለው ተሰሚነትና ክብር የሰውዬ እንደዚህ ነው ብትረዱት ጥሩ ነው ብሎ ተባባሪ ሆኖ የቀረበና አንድ ጉዳይ ያስፈጸመ እንደሆነ ለአላህ ብሎ በዛ ባስፈጸመው ጉዳይ ሳቢያ አላህ ሱብሓነሁ ወተዓላ ለሱም የአጅር ድርሻ ያደርግለታል ማለት ነው። እና ነብያችንም በሐዲስ እንዳሉት ለወንድሞቻችሁ በሚያስፈልጋቸው ጉዳይ ሁሉ ተባበሯቸው፣ ጉዳይ የሚያወጣው አላህ ነው፣ እናንተ ግን ለኸይር ሰበብ መሆን መቻል አለባችሁ ባለው መሰረት ወንድም አንድ ችግር ሲቸገር ከጎኑ መቆም የሚገባ ነው። ያን ነገር እንግዲህ በሚያረግበት ጊዜ ግለሰቡ እንኳን ወረታውን ባይከፍልም አላህ በቀጥታ በዛ ባስገኘው ጥቅም ለዚህኛው ሰው ወረታውን የሚሰጠው መሆኑን አረጋገጠ ማለት ነው። በአንጻሩ ደግሞ መጥፎ ወይም ወንጀል ነክ ነገር የሚያራምድን ግለሰብ ተባባሪ ሆኖ ያ የመጥፎ ተልእኮ እንዲሳካለት የደገፈ ሰው በዛ ሰበብ መጥፎ ሁኔታ የተፈጸመ እንደሆነ እሱም በወንጀሉ ተጠያቂነት ይኖርበታል። እና እኔ አይደለሁ የጉዳዩ ባለቤት ረዳሁት እንጂ ብሎ ሊያመልጥ አይችልም። ለወንጀል ተባባሪ እስከሆነ ድረስ በዛ ተጠያቂነቱ የማይቀርለት ነው ነው የሚለው። ለማንኛውም በኸይሩም ሆነ በሸሩ አላህ ሱብሓነሁ ወተዓላ የቅርብ ተቆጣጣሪና ማንኛውንም ሰው በሰራው ስራ ተገቢውን ምንዳ ለመስጠት ችሎታው የተሟላ መሆኑን ንገራቸውና አስታውቃቸው ይላል ነው የሚለው። ስለዚህ እንግዲህ በኸይሩም ሆነ በሸር ለሰዎች ተባባሪና ሽማግሌ ገላጋይ ሆኖ መቅረብ ምን እንደሚያስከትል አውቀው እንዲገቡበት ማድረጉ ነው። وإذا حييتم بتحية فحيوا بأحسن منها أو ردوها بمكبر يقال ستكبروا دغمو الى ما لازم عندي سو تحية الإسلام السلام عليكم يميل قال بمي اقرب الله شو كده فحيوا بأحسن منها سو يو كاقربوا قال يتشال بهنا ملاش ملسلت الى እንግዲህ አንድ ሰው የሰላምታ ቃል በሚያቀርብበት ጊዜ ይሄኛው ደግሞ አዳማጩ ሰውዬ በአጠፋው ከሱ ጨመር አድርጎ መመለስ ይኖርበታል። አውሩዱሃ ወይም ቢያንስ ደግሞ ያችን እሱ ያቀረባትን ቃል መልሱ ይህን ሳታረጉ ከቀራችሁ እደኞች ትሆናላችሁ ማለት ነው። ማለትም እንግዲህ አንድ ሰው አሰላሙ አለይኩም በሚልበት ጊዜ ሌላው ደግሞ ወአለይኩም ሰላም ወራህመቱላህ ማለት ይኖርበታል ማለት ነው። ምናልባት ወራህመቱላህ ያለውን ካዳገተው ወአለይኩም ሰላም ያለው ግዴታ ነው። ያኛው መጀመሪያ በማቅረቡ አቶችቦበታልና መልስ እንዲሰጥ ማለት ነው። ሲሆን ያኛው በመቅደሙ ብልጫ ስላገኘ ይሄኛው ደግሞ ቃላቶችን በመጨመር አጣፋውን ለማስተካከል ላለመበለጥ ጨማምሮ መናገር አለበት ማለት ነው። ቢያንስ ግን ያችኑ የቀረበችለትን ቃል ካልመለሰ የሰውን ዳበልቶ እንደቀረሰው ሆኖ ተጠያቂነት ይከተለዋል ነው የሚለው። እና እንግዲህ በዚህ በትንሽ በቃላት እንኳን ደረጃ ቢሆን እስልምና የሰዎችን ሀቅ ማጓደልና ማጥፋት አይወድምና አይፈቅድም ማለት ነው። ስለዚህ እንግዲህ አንድ ሰው አሰላሙ አለይኩም በሚባልበት ጊዜ ዱዓ ነው የተደረገለት። ያ አላህ ሰላም ለእናንተ ይሁን ነው የሚለው ያኛው ሰውዬ። እነዚህም ደግሞ ለአንተም በተመሳሳይ መልኩ ያ አላህ ሰላም ይድረስህ፣ እንዲሁም ደግሞ ያ አላህ ረራየና ረዲየቱም ይጨመርልህ ማለት አለባቸው። እሱ ኸይርን በመጀመር እንደቀደማቸው እነሱ ደግሞ ቃላቶችን በማባዛት እጥፍ አድርገው ይመልሱለት ማለት ነው። ቢያንስ ደግሞ ያችን እሱ ያላትን ቃል መመለስ ይኖርባቸዋል። ይህን ሳያረጉ ከቀሩ ግን ሰውየውን መብቱን እንደነፈጉት ተቆጥሮ ይጠየቃሉ ነው የሚለው። እና ነቢያችን አለይሂ ሰላቱ ወሰላም አንድ ጊዜ ቁጭ እንዳሉ ሰውየው መጣና አሰላሙ አለይኩም አለ። ወአለይኩም ሰላም ወራህመቱላህ ብለው መለሱለት። እንደገና ትንሽ ቆይቶ ሌላው መጣና አሰላሙ አለይኩም ወራህመቱላህ አለ። እሳቸውም ደግሞ ወአለይኩም ሰላም ወራህመቱላህ ወበረካቱ አለ። እንደገና ሌላው መጣና አሰላሙ አለይኩም ወራህመቱላህ ወበረካቱ አላቸው። ወአለይኩም ሰላም ወራህመቱላህ ወበረካቱ አለ። አይነ ቀውሉ ተዓላ አውሩ ፈሐዩ ቢአህሰነ ሚንሃ። የሶስተኛው ልክ እሱ ያላትን ቃል ብቻ ስለመለሱለት ጨምራችሁ መልሱ ተብሎ አልነበረም ወይ? ለምንድን ነው ቃል በቃል ብቻ የሆነብኝ በማለት ጠየቃቸው። መብቱን ያቅ ነበርና ማለት ነው። ይህ ጊዜ ማተረት ፈሊሸዋ አሉት ይባላል። መጀመሪያ የመከባበሪያ ቃላቶች ሶስት ቃላቶች ናቸው። አንተ ሁሉንም ሙጥጥ አድርገህ አቀረብካቸው፣ እኔም ደግሞ እነሱን መለስኩኝ፣ ከዛ በላይ የተረፈ ነገር ባለመኖሩ ነው ብለው መልስ ሰጡት ይባላል። ስለዚህ አንዳንድ ሰዎች በተለምዶ ወራህመቱላሂ ወበረካቱ ወሪድዋን ወፍራን እያሉ የሚቀባጥሩ አሉ። ይሄ ከነቢዩ እናቃለን እንደማለት ነው። ነቢያችን ወበረካቱ ካለው በላይ መሄድ እንደማይገባ ነው በዚህ ሀዲስ የገለጹትና በዛው መቆም ያስፈልጋል። እዛ ላይ ብትቆም አጓጀል ካይባልም ሸርዑ የደነገገው እዛ ድረስ ስለሆነ ማለት ነው። እና ይህንን ግን ሳያሟላ የቀረ እንደሆነ ተጠያቂ እንደሚሆን ነውና ይወቅና ይጠንቀቅ ነው የሚለው። ኢነላህ ካነ አላ ኩሊ ሸይን ሐሲባ። አላህ በሁሉም ነገር ላይ ተቆጣጣሪ ወይም ሂሳቡ ጥብቅ የሆነ ጌታ ነውና በዚህ እንኳ ደረጃ ቢሆን የሰውን ዕዳ ካልከፈላችሁ የምትጠየቁ መሆናችሁን እወቁ ነው የሚለው። እና የሰው ሀቅ ከባድ ከመሆኑ አኳያ እንግዲህ በቃላት እንኳ ደረጃ ሰዎች በአሁኑ ጊዜ እንደምናየው የሚያውቁት ሰው ካልሆነ እንዳውም አሰላሙ አለይኩም ሲሉት ቀጥ ብሎ ተመልክቶ ዝም የሚለው ነው የሚያጋጥመን ማለት ነው። ይህ እንግዲህ ባለማወቁ ወንጀል ውስጥ እየገባ ነው። እና ቢያቀውም ባያቀውም አንድ ሰው አሰላሙ አለይኩም ከተባለ መልስ መስጠት የግድ ነው። ሲሆን በቃላት አባዝቶ ቢያንስ ያችኑ ቃል መመለስ ይኖርበታል ማለት ነው። እና እንግዲህ የሰላምታ ቃል የመጀመሪያ መተዋወቂያና መግባቢያ ስለሆነ አፍሹ ሰላም በይነኩም፣ በመካከላችሁ የሰላምታን ቃል አትፋፉ አትሰራጩ ብለዋል ነቢያችን አለይሂ ሰላቱ ሰላም። ሙስሊም መሆኑ ከታወቀ ማንኛውም ሰው አሰላሙ አለይኩም አሰላሙ አለይኩም መባባል አስፈላጊ ነው ማለት ነው። ከዚህ ጀምሮ ነው እንግዲህ መግባባትና መቀራረብ፣ ከዛም መዋደድና መጠቃቀም የሚቀጥለውና የመጀመሪያ የመተዋወቂያ በር የሚከፍት በመሆኑ እስልምና ለዚህ ነገር ልዩ ትኩረት ሰጥቶታል ማለት ነው። አላሁ ላ ኢላሀ ኢላሁ፣ አላህ የተባለው ጌታ ከእርሱ በስተቀር ለእናንተ አምላክ የሌላችሁ ብቸኛ ጌታችሁ ነው በላቸው ይላል። እና ከእርሱ በስተቀር እናንተን በመፍጠርም ሆነ በማስተዳደር እንዲሁም ደግሞ እንድትገዙት የሚገባው በመሆንም ምንም አጋርና አኳያ የሌለው ብቸኛ ጌታችሁና አምላካችሁ ነው በላቸው። ለእጅማአነኩም ኢላ የውም ልቅያመት ኢላ ረይበ ፊህ። እና ይህ አላህ የተባለው ጌታ ሁላችሁንም በምድረ ከርስ ውስጥ ይሰባስባችኋል እስከ ቂያማ ቀን ድረስ ይላል። ቂያማ ቀን እስከሚመጣ ድረስ ያው ትውልዶች በተፈለገበት ሰዓት እየፈጠረ ከዛ በኋላ አጀላቸው ሲደርስ እየገደለ በምድረ ከርቱ ውስጥ ያስከማቸ ያስቀምጣቸዋል ነው የሚለው። የዮም አልቂያማ በሚደርስበት ጊዜ ግን ወቅት ደርሷልና ተነሱ በማለት ወዳውኑ እንዲወጡና ወደ መመራ ቦታ ቀርበው የሥራ ዋጋቸውን እንዲረከቡ ያደርጋል። ዛሬ በፊ የቂያማ ቀን የሚባለው ዕለተ ቀጠሮ ከመድረስና ከመምጣቱ ምንም የሚያጠራጥር ነገር የለም፣ ያለቀለት ጉዳይ ነው ካፊሮች ቢጠራጠሩም እንኳን ነው የሚለው። ወይም ለየጅመዐነኩም ኢላ የውሚ ልቅያመቲ ማለት ከየውሚ ልቅያማ እንደማለት ተተርጉሟል። ሁላችሁንም በዚህ በዱንያ ላይ በተለያዩ አገሮችና በተለያዩ ጊዜያቶች ብትፈጠሩም ከእለታት አንድ ቀን ዕለተ ቂያማ በሚደርስበት ጊዜ ሁላችሁንም አሰባስቦ አንድ መድረክ ላይ ያከማቻችሁና ፍርድ ይሰጣችኋል። የቂያማ ቀን የሚባለው ደግሞ ሰፊ መድረክ ዛሬ እናንተ የማይደርስ መስሎ ቢታያችሁም እሱ መምጣቱና መድረሱ የማያጠራጥርና የማያከራክር ያለቀለት ጉዳይ ነው በላቸው ይላል። ወመን አስደቁ ሚነላሂ ሐዲታ፣ ከንግግር በኩል ከአላህ የበለጠ ማን እውነተኛ አለ? አላህ የተናገረውን የማያምን ሰው የማንን መግለጫ ሊያምንና ሊቀበል ይፈልጋል ማለት ነው። አማ አለኩም ፊል ሙናፊቂነ ፊአተይኒ ወላሁ አርከሰሁም ቢማ ከሰቡ አቱሪዱነ አን ተህዱ መን አደለላህ ወመን ዩድሊልላሁ ፈለን ተጅደ ለሁ ሰቢላ ودوا لو تكفرون كما كفروا فتكونون سواء فلا تتخذوا منهم أولياء حتى يهاجروا في سبيل الله فإن تولوا فخذوهم واقتلوهم حيث وجدتموهم ولا تتخذوا منهم وليا ولا نصيرا إلا الذين يصلون إلى قوم بينكم وبينهم ميثاق أو جاءكم حاصرت صدورهم أن يقاتلوكم أو يقاتلوا قومهم ولو شاء الله لسلطهم عليكم فلقاتلوكم فإن اعتزلوكم فلن يقاتلوكم وألقوا إليكم السلم فما جعل الله لكم عليهم سبيلا فما لكم في المنافقين فئتين من نزيب التلوش النابات مستوش أنيتا እናንተ ለሁለት የተከፈላችሁት በአሳብ ምን ሆናችሁ ነው በማለት ይጠይቃቸዋል ሰሃቦችን ማለት ነው። ወላሁ አርከሰሁም ቢማ ከሰቡ፣ ቀደም ሲል በሰሩት ወንጀላቸው ሳቢያ አላህ ሱብሃነሁ ወተዓላ ወደ ኋላ መልሶ አጋልጧቸውና ለእናንተ አሳጧቸው እያለ እናንተ ግን በእነሱ ላይ አንድ እርምጃ መውሰድ ሲገባችሁ በአሳብ ለምን ተከፋፈላችሁ? እኩሉንም ታቸው ሲል ሌላውን ተዋቸው በማለት ነው የሚለው። አቱሪዱን አንተ ዱመን አደለላህ፣ አላህ ስተቱን ያጋለጠውን ወገን እናንተ ልታስተካክሉትና ልታቃኑት ትሞክራላችሁና ታስባላችሁን? ወመን ዩድሊላህ፣ አላህ ስተት የፈረደበት ፈለን ተጅደ ለሁ ሰቢላ፣ የመስተካከያና የመቃኛ መንገድ አታገኝለትም ይላል። ይህ የመጣበት ምክንያቱ በኡሁድ ዘመቻ ነቢያችን አለይሂ ሰላቱ ወሰላም ወደ ጦር ግንባር ሰሃቦቻቸውን ቀጥተው በሚወጡበት ጊዜ ሙናፊቆቹ መሃል መንገድ ሲደርሱ ተጠቃቅሰው ወደ 300 የሚሆኑ ሙናፊቆች ወደ ኋላ ቀሩ ይባላል። መጀመሪያ ወይም አንወጣም ቢሉ ኑሮ ኃይላቸውን ገምግመው አስበው ይወጡ ነበር። መጀመሪያ ኃይል አለን ብለው እነዚህ ሙናፊቆችንም ሂሳብ ውስጥ በማግባት ከወጡ በኋላ ግን ጥላት ግንባር አጋፍጠዋቸው ለውና ዓለሙ ቂታለን ተባናቁም አሉ። እንዲህ አይነት ጦርነትኛ አይተናናቅም፣ ስለዚህ የማያዋጣ ጦርነት መግባት ማለት ራስን ለአደጋ ማጋለጥ ነውና እንዳሻቸው እኛ ዝ ጦርነት አንሳተፍም ብለው መሀል መንገድ እንደገና ተገንጥለው ቀሩ ማለት ነው። ይህም በሚያደርጉበት ጊዜ እንግዲህ ሁለት በደል ነው የበደሉ። አንደኛ መጀመሪያ ሙስሊሞቹ ኃይል አለን ብለው እነሱን ተመክተው መውጣታቸው፣ እዛው ከተማቸው እያሉ አንሄድም ቢሉ ኑሮ ወይም ሌላ አማራጭ ይፈልጉ ነበረ ማለት ነው። አበረታተው አስወጧቸው። እንደገና ከወጡ በኋላ ደግሞ እጥላት በሚታዩበት ቦታ ግማሽ ኃይል እንደገና ተቀንሶ ወደ ኋላ ሲመለስ ለጥላት ደግሞ የልብ ልብ የሚሰጥና የሚያደፋፍር ነበረ ማለት ነው። እንደገና ዝላሉት ደግሞ እነገሌ እነገሌ ተውን ተመለሱማ እኛስ ብቻችንን ምን እናረገው ነው ብለው ሞራላቸውን የሚያዳሽ ሁኔታ ነበረ። እንዲህ አይነት ደባ እንግዲህ ፈጽመዋል ሙናፊቆች ማለት ነው። ታዲያ በዛ መልክ እንግዲህ አጋልጠዋችሁና ለጥላት አሳተዋችሁ ሲመለሱ መጀመሪያ በእነሱ ላይ የማያዳግም እርምጃ መውሰድ ሲገባችሁ ማንነታቸውን ሳጋልጥላችሁ እንደገና በሐሳብ ተከፋፍላችሁ እኩሉ ከነዚህ የበለጠ ጥላት የለንም፣ በዚህ ፈተን በሆነ ሰዓት ለጥላት አጋልጠውን ከተመለሱ ወደ ኋላም ሄደው በቤተሰባችን ላይ የሚያደርጉትን አናቅምና በእነሱ መጀመር አለብን አሉ አንዳንዶቹ አርቀው አሳቢዎቹ ማለት ነው። ሌሎቹ አውላዎቹ ደግሞ ረራ የያዛቸውና ጥላት ማብዛት የለብንም ከውጭም ከግብድም፣ እነሱ ተመልሰዋል። አሁን ግን ዝም ብለን እነኞችን ጥላቶቻችን ሄደን እንቅጠምና ምናልባት ቀንቶን ከተመለስ በኋላ ነው በእነሱ ላይ እርምጃ ለመውሰድ ምን እንደገና ምን ገመግመው እንጂ አሁንም አዝውስ በርሳችን ከጀመር የውጭ ጥላት እኛን ያጠቃናል በማለት የሐሳብ መከፋፈል ተፈጠረ ማለት ነው። እና ይሄ ሁለተኛው ሐሳብ አጅሎ ሄደው ያው ተዋቅተው መጡ። እርግጥ ጉዳት ደረሰባቸው፣ ሙሉ በሙሉ ግን አልተጠቁምና አልተሸነፉም ማለት ነው። አራ አላህ Subhanahu Wa Ta'ala እነዛ ሙናፊቆች ለእንዲህ አይነት ችግር አጋልጠው አሳልፈው ሲሰጧቸው መጀመሪያ እነሱ ላይ ነበረ እርምጃ መውሰድ ያለባችሁ። አላህ Subhanahu Wa Ta'ala እስከዛሬ ሲሰሩት በነበረው መጥፎና ብልግና ተግባራቸው ሳቢያ በዚህ ፈታይ በሆነ ሰዓት ማንነታቸውን አጋልጦ እንድትመጧቸው ካደረገና ካመቻቸላችሁ በኋላ በእነሱ ጉዳይ ለሁለት ተከፋፍላችሁ መተዋችሁ ልክ አይደላችሁም በማለት ወቀሳቸው ማለት ነው። እና እነዛ እንተዋቸው ያሉት እንግዲህ አሁን ብንተዋቸው ምናልባት እነሱም ስህተታቸውን ቀስብለው ያርማሉ ይቶብታሉ የሚል ተስፋ ኑሯቸው ነበረና አላህ አንድ ጊዜ ለቅፋት የዳረጋቸውን ሰዎች እናንተ የማስተካከያ መንገድ ታገኙላችሁ ይመስል ለምንድን ነው እንተዋቸውና ጊዜ ልጣቸው ያላችሁት በማለት ወራጣ ቋመው ይመያዝ በሚገባበት ሰዓት መላላትና መዳዳት አላስፈላጊ መሆኑን ጠቁሞ ለወደፊት እንዳይለመዳቸው መከረና አስጠነቀቃቸው ነው። ወዱ ለው ተክፍሩነ ከማ ከፈሩ እነዚህ ሙናፊቆች እነሱ እንደካዱ ሁሉ እናንተም የነሱን መንገድ ተከትላችሁ እንድትክዱ እየተመኙላችሁ ነው። ያጋጣሚ ስህተት አይደለም፣ አስበውበት የተነሱ ጉዳይ ነው ማለት ነው። ፈተኩኑነ ሰዋአ እና እናንተም እንደገና ወደ ኩፍር ተመልሳችሁ እንደነሱ በመመሳሰል እኩል እንድትሆኑ ነው እነሱ የሚጥሩላችሁ እንጂ እነሱ በአጋጣሚ ተሳስተው የሚጸጸቱና የሚመለሱ አይምሰሏችሁ። ፈላ ተተኺዙ ሚንሁም አውሊያ ስለዚህ ከእነዚህ ከሙናፊቆች ወዳጆችና ወገኖች አትያዙ። ሀታ ዩሃጅሩ ፊ ሰቢልላህ በአላህ መንገድ እናንተ በተንቀሳቀሳችሁበት ግንባር ሁሉ አብረው እስከሚንቀሳቀሱ ድረስ ይላል። ያው ዘመቻም ስትወጡ እናንተው ጋራ ወጥተው ግዴታቸውን ካልተወጡ በስተቀር እንዲሁ ዝም ብለው በአስቸጋሪና ፈታይ በሆነ ቦታ ሁሉ ምክንያት እየፈጠሩ ወደ ኋላ የሚቀሩና የሚያሸገሽጉ ከሆኑ እነዚህን እንደ ወገንና እንደ ወዳጅ ቆጥራችሁ አስተያየት አታድርጉላቸው። ፈኢን ተወለው እነዚህ ሙናፊቆች አሁንም ከሀቁ መሸሽና ማፈንገጣቸውን ከቀጠሉበት ፈኹዙሁም ማርኳቸው፣ ወቅትሉሁም ግደሏቸውም፣ ሐይቱ ወጀቱሙሁም በያገኛችሁበት ቦታ ሁሉ በሐረምም ባህልም ቢሆን ማለት ነው። ወላ ተተኺዙ ሚንሁም ወልየን ወላ ነሲራ ከነሱም የቅርብ ወዳጅና ረዳት ተባባሪም አትያዙ። በጥላትነታቸው አውቃችሁ ባገኛችሁበት ቦታ ሁሉ ማጥቃትና መማረክ መግደል እንጂ ከነሱ ጋራ የመግባባትና የመስተዛዘን ሁኔታ ሊኖር አይገባም አለ ማለት ነው። እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ሙእሚኖችን ለማስገንዘብ የፈለገው ነገር እነዚህ ሙናፊቆች የሚባሉ ተርጎገብና የውስጥ ነቀርሳዎች ሙስሊሞችን በቀላሉ አደጋ ላይ የሚጥሉና ለውጭ ጥላት አሳልፈው የሚሰጡ መሆናቸውን አስገንዝቦ መጀመሪያ ውስጣቸውን እንዲያጠዱና ሰልፋቸውን እንዲያስተካክሉ፣ ውስጡ ወርጓሪ ያለ ለውጭ ጥላት መሰለፉ በቂ ስለማይሆን ሙናፊቆችን መጀመሪያ ስርዓት አስይዟቸው በእነሱ ላይ ደግሞ እርምጃ እንውሰድ በሚባልበት ጊዜ በሐሳብ መዘራጠጥም አያስፈልግም። በእነሱ ላይ የሚያስፈልገውን እርምጃ ተወሰዳችሁና ውስጣችሁን ታጸዳችሁ በኋላ ነው ለውጭ ኃይሎች እንደገና ግንባራችሁን ማዞር ያለባችሁ ነው የሚለው። እንደዚህ የሲሉነ ኢላ ቀውሚን በይነኩም ወበይነሁም ሚታት እና እነዚህ ሙናፊቆች እንግዲህ በየትም ቦታ ቢገኙ ምንም አይነት አስተያየትና ረራያ አታድርጉላቸው ሲባል ምናልባት ከነሱ ኮብልሎ እናንተ ጋራ እርቅና ድርድር ካላቸው ወገኖች ጋራ የወገነው ሲቀር ይላል። እናንተ እንግዲህ ሌሎች ካፊሮች በጎረቤት ሀገር የተወሰነ ጊዜም ቢሆን ላልተወሰነ ጊዜ እናንተ ጋራ አንዋጋም ብላችሁ ቃል ገብታችሁ በእርቅ የምትኗኗራቸው ሰዎች ካሉ እነዚህ ሙናፊቆች ስራቸውን አውቀው ሲነቃባቸው ኮብልለው ሂደው እነሱ ጋራ የተቀላቀሉ እንደሆነ እነዛን ደንበኞቻችሁን ላለማስቀየም ልትተዋቸው ትችላላችሁ ማለት ነው። ምክንያቱም እነሱ ዘንዳ ሂዶ የገባውን ሰው ሂዳችሁ በእነሱ ክልል ጥቃት ከፈጸማችሁ የነዛ እርቅ ደግሞ ይናዳና እንዴት ደፈራችሁን እኛ ዘንዳ መጣችሁ ሰውን እንዴት ትገላላችሁ ብለው ችግር ስለሚፈጥር ያንን ውለታውንና ቃል ኪዳኑን ለማክበር ሲባል ውለታ ወዳላችሁ ሰዎች ሂደው የተጠጉና የተጠለሉትን ሰዎች ልትተው ትችላላችሁ ከሙናፊቆቹ ነው የሚለው። አውጃኡኩም ሐፊረት ሱዱሩሁም ወይም ደግሞ ካፈነገጡ በኋላ እንደገና ልቦቻቸው እየተጨነቁና እየተሸበሩ ይቅርታ ለመጠየቅና እናንተ ጋር ለመግባባት አስበው የሚመጡት ሲቀሩ ይላል። አንዩካቲሉኩም እናንተን ተመጋደል አው ዩካቲሉ ቀውመሁም ወይም እነዛ ካፊር ወገኖቻቸውን ተመጋደል ከሁለቱም ወገን የፈሩና የተርበተበቱ ሆነው የሚመጡት ሲቀሩ ይላል። እነዚህ ደግሞ ምንድነው መጀመሪያ አምነናል ያሉት ያው ተሞት ለመዳን ነው እንጂ እስልምናን ተልባቸው መቀበላቸው አልነበረም። ይህን ካመኑ በኋላ ግን ሊፋታቸው እየዘለቀ ሲመጣ እርምጃ ይወሰድብናል ብለው ፈሩና ሄደው ወደ ካፊሮቹ ተቀላቀሉ። ከተቀላቀሉ በኋላ ደግሞ ሙሚኖቹ ገፍተው የመጡ እንደሆነ ማምለጫ የለንም ብለው ፈሩና መልሰው ወደ እናንተ ለመግባባት አስበው ይመጣሉ ማለት ነው። እና እነዚህ እንግዲህ አላማቸው ምንድን ነው? መኖር ነው። መኖር ስለሆነ ከእናንተም ጋራ በይቅርታ እንዲታልፏቸው ነው የሚፈልጉት። እነዛ ካፊሮቹም ደግሞ ምናልባት እድል ገጥሟቸው እናንተን ያጠቁ እንደሆነ ለምን እኛ ጋራ ሳትሰለፉ ብለው እንዳያጠቋቸው ከዛም አለው ከዚህም አለው እያሉ ሁሉንም በማስተኛትና በማለዘብ ለመኖር የሚፈልጉ ብቻ የሚሆኑ ማህር ሰፋሪዎች አሉ ማለት ነው። እና እናንተም ጋራ ለመግባባት ነው እንጂ ለመጋደል አይፈልጉም። እነዛም ደግሞ ካፊር ወገኖች ጋራ በአንድ ፊቱ እናንተ ጋር ተሰልፈው ሊጋደሉ አይሹም። እንግዲያውሳ ከዚህም ከዛም አለን እያሉ ከሁለቱም ጋራ መኖር የሚፈልጉ ሆነው ይመጣሉ ማለት ነው። እነዚህም እንግዲህ በእናንተ ላይ ጥቃት ለመፈጸም ሆነ ለማስፈጸም የማይሞክሩና የማይሹ እስከሆኑ ድረስ አይጎዷችሁምና ተዋቸው ለጊዜው ነው የሚለው። ወለው ሻ አላህ ለሰለጠሁም አለይኩም አላህ ቢፈልግ ኑሮ እነዚህን አወራዋይ የሆኑትን ወገኖች ልባቸውን አጠናክሮ በእናንተ ላይ ይልክባችሁ ነበረ። ፍራት እንዲያድርባቸው ማድረጉ ራሱ አንድ ነስር ነው ማለት ነው። እናንተን የማያጠቁ ከሆነ ታዲያ ደግሞ እነሱ ላይ ጥቃት መክፈቱም አስፈላጊ አይደለም። ፈለቃተሉኩም አላህ ልባቸውን ቢያጠናክርላቸው ኑሮ እና ድፍረት ቢያገኙ ኑሮ በአንድ ፊቱ ካፊሮቹ ጋር ወግነው እናንተን ይጋደሏችሁ ነበረ። ግን እንዲፈሩና እንዲባቡ በእናንተ ላይ ጥቃት እንዳይከፍቱ ማድረጌ እኔ ስረዳችሁ መሆኑን አውቃችሁ ተዋችሁ። ፈኢን የተዘሉኩም እና እናንተን ከማጥቃት የተገለሉና የራቁ ከሆኑ ፈለም ዩቃትሉኩም የማይጋደሏችሁ ከሆኑ ወአልቀው ኢለይኩም ወሰለም እና እስቲ እስላምን ካደረጉ ለእናንተ እጅ ከሰጡ ፈማ ጀዐለላሁ ለኩም ዐለይሂም ሰቢላ እነዚህን አይነት ፈሪዎችና ገለልተኞች የማጥቃት መንገድ አላህ አላደረገላችሁምና እነሱ የሚያሰጋ አጣጫ እስካልተከተሉ ድረስ እናንተም ደግሞ እነሱን የማጥፋትና የማጥቃት ዘመቻ እንዳትከፍቱ በማለት እነዚህን በይደር እንዲቆዩ አደረጋቸው ማለት ነው። እና እንግዲህ በአንድ ፊቱ ካፊር ጋር ወግነው የሚዋጉትን ገቡበት ገብታችሁ በሏቸዋል። ወይም ደግሞ ሄደው ከካፊር ጋር ወግነው ለጊዜው ቢጠለሉም እንኳ እናንተን መጥተው ሊያጠቁ የማያሰጉ ከሆኑ እነዚህን ተዋቸው ነው የሚለው። ستجدون آخرين يريدون أن يأمنوكم ويأمنوا قومهم كلما ردوا إلى الفتنة أركسوا فيها فإن لم يعتزلوكم ويلقوا إليكم السلام ويكفوا أيديهم فخذوهم واقتلوهم حيث ثقفتموهم وأولئكم جعلنا لكم عليهم سلطانا مبينا. ستجدون آخرين عندهم كانوا كمناطق وشدقموا ليلة بدن وشن دم التاجين وعلا يريدون أن يأمنوكم نزيه لتنياك فلوشدقموا እናንተ ጋራ ለመግባባት ያው በእናንተ በኩል ጥቃት እንዳይደርስባቸው መተማመን የሚሹናቸው ማለት ነው። ወየመኑ ቀውመሁም ከነዛ ከካፊር ወገኖቻቸውም እንደዚሁ ጥቃት እንደማይፈጸምባቸው ዋስተና ማግኘት የሚሞክሩ ናቸው። ሁለማ ሩዱ ኢለል ፊትና እነዚህ ግን ከመጀመሪያዎቹ የሚለዩበት ምንድን ነው? በጥላቶቻችሁ በኩል ፈጥኖ የተደረገባቸው እንደሆነ የእኛ ወገኖች ከሆናችሁ እንግዳ እስቲ እስልምናን ካሁን በኋላ አንፈልገውም ብላችሁ የሪዳ ቃል የኩፍር ቃል ተናገሩ እስቲ ተብለው በተጠየቁ ቁጥር ኡርኪሱ ፊሃ አይናቸውን ሳያሹ ሩጠው ኩፍር ውስጥ የሚዘፈቁ ሆነው ታገኛቸዋላችሁ ነው የሚለው። ስሙ እንግዲህ ሙስሊሞች ነን ብለው ነበረ፣ ግን እዛ ካፊሮቹ ጋር ሂደው እኛ እኮ ለማስመሰል ነው እንጂ አልሰለምንም ብለው በሚናገሩበት ጊዜ ይቺ ካልሰለማችሁ እስቲ እንግዳ የኩፍር ቃል ተናገሩ እስልምናን እስቲ ስደቡ ነቢዩን ዝለፉ ብለው ይጠይቋቸዋል። የዛ ጊዜ ወዲያውኑ ሳያቅማሙ ያንን የተጠየቁትን የኩፍር ተግባር ሲያከናውኑና እንደገና ወደ ኩፍር ሲዘፈቁ ይገኛሉ ማለት ነው። ፈኢን ለም ያዕተዚሉኩም እነዚህ እናንተን ከማጥቃት የማይቆጠቡ ከሆኑ ይኸው ራሱ እስልምናን መስደብና መዝለፍም እንደ ጥቃት ነውና ይህንን መጥፎ ድርጊታቸውን የማያቆሙ ከሆኑ ወይልቁ ኢለይኩም ሰላም ለእናንተ እጅ የማይሰጡና ታማኝነትን የማያሳዩ ከሆኑ ወይቁፉ አይዲየሁም እንደገና ጥላት ጋር አብረው የጥቃት እጃቸውን ወደ እናንተ ከመሰንዘር የማይቆጠቡ ከሆኑ ፈኹዙሁም፣ እነዚህንም ያዟቸው ወቅትሉም ግደሏቸውም፣ ሐይቱ ተቂፍቱሙሁም፣ በያገኛችሁባቸው ቦታ እንኳን ሐላል ቦታ ቀርቶ ሐረም እንኳ ቢገቡ እንዲያትለቋቸው እንዲህ አይነቶች ወስላቶች ነው የሚለው። ወኡላኢኩም ጀዐልና ለኩም ዐለይሂም ሱልጣነ ሙቢና፣ እነዚህም ለእናንተ በእነሱ ላይ የማጥቃት ፍቃድን ግልጽ በሆነ መረጃ አስቀምጠንላችኋል ይላል። ምክንያቱም በራሳቸው አመለካከትና እንቅስቃሴ መጠቃት ያለባቸው መሆኑን አረጋግጠዋልና ለእነዚህ ምንም አይነት አስተያየትና ርኅራዬ እንዲያታደርጉላቸው ባገኛችሁበት ቦታና ሁኔታ አጥቋቸው በማለት ያዛል ማለት ነው። ምክንያቱም እነዚህ እንግዲህ ሲመቻቸው እናንተን የሚያጠቁና የሚያስጠቁ እንዲያስል ደግሞ ለእናንተ ታማኝና ወገን የሚመስሉ ከሆኑ የቀንጅቦች ናቸውና እናንተን ባገኙት አጋጣሚ ለማጥፋትና ለማጥቃት ወደኋላ ስለማይሉ ሳይቀድሟችሁ ቅደሟቸውና አጥቋቸው፣ እነሱን ለማጥቃትም አላህ ግልጽ የሆነ መረጃ ሰጥቷችኋልና ይላል። وما كان لمؤمن ان يقتل مؤمنا الا خطأ ومن قتل مؤمنا خطأ فتحرير رقبة مؤمنة ودية مسلمة الى اهله الا ان يصدقوا فان كان من قوم عدو لكم وهو مؤمن فتحرير رقبة مؤمنة وان كان من قوم بينكم وبينهم ميثاق فدية مسلمة الى اهله وتحرير رقبة مؤمنة فمن لم يجد فصيام شهرين متتابعين توبة من الله وكان الله عليما حكيما وما كان لمؤمن ان يقتل مؤمنا الا خطا عندي امان يهونه سو مثلو يهونهون امان بسست قال وانا بستقر مجدل ايكباو منا ايتطبقبتم يلا غري مؤمن وقت عند وندماماتوت ناتشو سلاتباله اوقو وجنون مجدل يلبتم يلا ومن قتل مؤمنا خطا امان يهونهون وجنون بسست يجدله فتحرير رقبة مؤمنة بذي بجدلو سو سك عند امان يهون باريا نتا موطات وربتان ودية مسلمة الى اهلي عند جناع دقما ودمواتو بتسب يمي ست يهون ينفسوا جا ويمكاسام مجمر يتبك بتان الا ان يصدقوا يمواتو وغنوش بهيكر تاكال اللفنا كالما تأوضو بستكر فإن كان من قوم عدو لكم يمواتو وغن ለእናንተ ጥላት ከሆኑት ከካሃዲዎቹ ከሆነ ወሙሚኑን እሱ ግን በግሉ አማኝ ሆኖ ወገኖቹ ካፊሮች ሆነው ቢገኙ ፈታሪሩ ረቀበት ሙሚና ይህን አይነቱን ሰው በመግደል አንድ አማኝ የሆነ ባሪያ ነፃ ማውጣት ብቻ ነው የሚኖርበት በገዳው ላይ እንጂ እዳ ሌላ የነፍስ ዋጋ መክፈል አይገባም ማለት ነው። ወይን ካነ ሚን ቀውሚን በይነኩም ወበይነሁም ሚታቅ እንደገና በእናንተና በእነርሱ መካከል ውለታ ያላችሁ ጦርነት አናደርግም ብላችሁ በስምምነት የሚኗኗሩ ወገኖች መካከል ሆኖ ከተገኘ ሟቹ ፈዲየቱ ሙሰለመቱን ይላል። አሁንም ወደ በተሰቡ የሚሰጥ ነፋጋ ይኖርባቸዋል። ወታሪሩ ረቀበት ሙእሚና እንደገና ደግሞ ስለ ሟቹ ከፋራ እንዲሆን አማኝ የሆነ ባሪያ ነፃ ማውጣትም ያስፈልጋል ማለት ነው። ተመለም የጅት እና አሁን የተጠቀሰውን እንግዲህ ባሪያ ነፃ ማውጣት የተባለውን ነገር ለመክፈል ያልቻለ ያላገኘ ፈሲያሙ ሸረይን ሙተታቢዓይ ሁለት ተከታታይ የሆኑ ወራቶችን መጾም ይኖርበታል። ተውበተን ሚነላህ ባሪያ ነፃ ካወጣ ወይም ደግሞ በዛ ፈንታ ሁለት ወር በተከታታይ ተጾመ ይህ ከአላህ የሆነ ተውባ ማገኛ ሰበብ ይሆንለታል ማለት ነው። ምክንያቱም እነዚህን መቀጫዎች ከከፈለ አንድ ሙእሚን አላህ ሱብሃነሁ ወተዓላ ጥፋቱን በይቅርታ እንደሚመለስለት ነው። መጀመሪያውንም ሁን ብሎ አይደለምና ያደረገው ማለት ነው። ወካና አላህ አሊማን ሐኪማ አላህ በእናንተ ሁኔታ አዋቂ፣ እንደገና ደግሞ ችግር በሚያጋጥማችሁ ጊዜ መፍትሄውንም በጥልቅ የሚያጥበበኛ ከመሆኑ የተነሳ በዚህ መልክ ችግራችሁን እንድትፈቱ ያዛችኋል ይላል። እንግዲህ ይህ አያት እንዲመጣ የሆነበት ምክንያቱ እንደሚባለው ነቢያችን አለይሂ ሰላቱ ወሰላም እዚህ መካ ከተማ እያሉ ብዙ ተቃዋሚዎች ነበሯቸው። ከነዛ መካከል አልሐሪስ ኢብኑ የዚድ የሚባል ሰውዬ በጣም ቀንደኛ ከሚባሉት ተቃዋሚዎች አንዱ ነበር ይባላል። በሳቸውና በተከታዮቻቸው ላይ ብዙ ግፍና ጥቃት ሲፈጽም የነበረ ግን እሳቸው መዲና ከሄዱ በኋላ እንደገና ይህን ሰውዬ አላህ ሂዳያ ሰጠውና እኔ ማመን አለብኝ ብሎ በድንገት ተነሳስቶ መዲና ይወርዳል። መዲና በሚወርድበት ጊዜ ነብዩ ጋር ከመገናኘቱ በፊት እዚህ ሲያስተቃየው የነበረ ግለሰብ ያገኘዋል። ድንገት አያሽ ኢብኑ ረቢዓ ይባል ነበር። ያ አያሽ ኢብኑ አቢ ረቢዓ የተባለ ግለሰብ እዛ ሲያየው ጊዜ ይሄ ሰይጣን እዚህ ምን አመጣው? እዛ ሲያስተቃየን ከርሞ አሁንም ደግሞ በደፈጣ እዚህ ጥቃት ሊያደርስ ነው እንጂ ለኸይር አልመጣም ማለትና ሳይቀድመ ይልቅ ደሞ በማለት ሳይጠይቅ ወዳውኑ ያጠቃውና ይገለዋል ማለት ነው። አላህ ግን ሱብሃነሁ ወተዓላ ከልቡ ኢማን ለመቀበል ወስኖ መህዱን ስላወቀለት ሙእሚንን የገደለ አለ ኢማኑን የተቀበለ መሆኑን አረጋገጠለት ማለት ነው። ከዛ በኋላ ከወዲህም ወገኖቹ በተሰቦቹ አምኖ እንደመጣ አረጋገጡ። በዛ ሁኔታ ሁሉ ማዘነ ተጸጸቱ ሙእሚኖቹ ማለት ነው። ታዲያ አሁን ምን እናረግ ነው ይያሉ ሲያስቡ እንግዲህ ሰውየው አንዴ አጀሉ ደርሶ ሙቷል። እርግጥ ተሰቡት መሆን ነበረበት የገዳው ሰውዬ ሳያረጋግጥ በመግደሉ ተሳስቷል። ስለዚህ ሙእሚኑን ሰውዬ ስለገደለ ከፋራ መክፈል አለበት። አንድ ባሪያ ነፃ ማውጣት ይጠበቃል በገዳው ላይ። እንደገና ደግሞ እናንተ የነፍስ ዋጋውን ትከፍላላችሁ ለወገኖቹ አለ። ስን እንግዲህ መነሻ አደረገው አላህ ሱብሃነሁ ወተዓላ ወደፊት ለሚደነገገው ህግ ማለት ነው። አማኞች ሆነው ከተገኙ በተሰቦቹ የነፍስ ዋጋ ትከፍሏቸዋላችሁ፣ ካፊሮች ከሆኑ ግን ለሱ ብቻ ጠሪሩ ረቀባ አድርጋችሁ ለወገኖቹ የሚከፈለው ይቀርላችኋል አላቸው ማለት ነው። እና አላህ ህክመው አይታወቅም እና ይህ ሰውዬ በዛች በተወሰነ ሰዓት ባደረገው በወሰደው እርምጃ ኢማኑን ስለተቀበለው እስከ ዘላለም ድረስ በሱ ሰበብ ይህንን እንግዲህ ለሙእሚኖቹ መመሪያ የሚሆንን ህግ ለመመስረት ምክንያት ሆነ ማለት ነው። ይህን ታሪክ እንዲሰራ አስቦ ነው አላህ በዛ መልክ እሱም ሄዶ እንዲወድቅ ያደረገው። ከዚህ የምንገነዘበው ቁም ነገር ቢኖር እንግዲህ አንደኛ በስተት እንኳ ቢሆን ነፍስ መግደል ምን ያህል ከባድ እንደሆነ ነው። አውቆ የገደለው ምን ሊሆን ነው በስተት የገደለው እንዲህ አይነት ቅጣት የተመደበበት የሚለውን ግንዛቤ ያሳድርብናል ማለት ነው። በሁለተኛ ደረጃ ደግሞ የሟች ወገኖች አማኞች በሚሆኑ ጊዜ የነፍስ ዋጋ እንደሚከፈላቸው፣ አማኞች ሳይሆኑ ከቀሩ ግን የነፍስ ዋጋው እንደሚቀርና ለሱ ብቻ ከፋራ እንደሚከፈል ማለት ነው። እንደገና ደግሞ አማኞችን ባይሆኑ ሙእሚኖች ጋራ የተስማሙ ከሆኑ እርቅ ያላቸው ሰዎች ከሆኑም እንደሚከፈላቸው ተመልክተናል ማለት ነው። ከፋራውን በሚመለከት ደግሞ አንደኛ መጀመሪያ ነፃ ባሪያ ነፃ ማውጣት ሲሆን፣ በሁለተኛ ደረጃ እሱ ካልተቻለ 60 ቀን ወይም 2 ወራት መጦም የሚለውን ነው። በዚህ መልክ ነው እንግዲህ በስተት ነፍስ የገደለ ሰው መቀጫው የሚመደብበትና ይሄንን ካሟላ ግን አላህ ተውባ